and glorification be due to Allah, the sustainer of the heavens and the earth. And make peace and blessing be upon him, our beloved Prophet Muhammad sallallahu alayhi wa sallam. Indeed, the best of speech is the book of Allah, and the best of guidance is the guidance of Muhammad sallallahu alayhi wa sallam. We bear witness that no one is worthy of worship but Allah. We bear witness that Muhammad sallallahu alayhi wa sallam is indeed the final messenger, the beauty of Islam. በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ምስጋና አምልኮትና ውዳሴ ሰማያትና ምድር ለፈጠረው ለጌታችን አላህ Subhanahu Wa Ta'ala ይተገባ ይሁን። መልካም ንግግር የጌታችን የአላህ Subhanahu Wa Ta'ala ቃል ቅዱስ ቁርአን ነው። ትክክለኛው ምሪት የነብያችን አለይሂ ሰላቱ ወሰለም መንገድ ነው። እነሆ ከአላህ Subhanahu Wa Ta'ala በስተቀር በሰማያትም ሆነ በምድር ላይ በእውነት የሚመለክ አምላክ አለመኖሩን እንመሰክራለን። ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala ባሪያና መልእክተኛ መሆናቸውን እንመሰክራለን። The beauty of Islam, የኢስላም ውበት። ስለ ውበት ሲነገር ውበት ውብ ነው። ውብ ነገር ለአይን ይማርካል፣ ልብን ይሰርቃል፣ ነፍስን ያንጠረጥላል። ምክንያቱም ውብ ነገር ውብ ነውና ሰዎች በህይወት ዘመናቸው ሁሉ ሲኖሩ ውብ ነገርን ይወዳሉ። ሰዎች ውብ ነገርን ሲመኙና ሲወዱ አንድ የነብዩ አለይሂ ሰላቱ ወሰለም ሐዲስ እንዳስታውስ ይጋር ይጋብዘኛል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ Allah is so beauty and he loves beauty. Allah Subhanahu Wa Ta'ala ውብ ነው፣ ውብ የሆኑ ነገሮችን ሁሉ ይወዳል ይላል። ሙስሊም ጌታው አላህ ውብ መሆኑን ያውቃል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ነግረውታል። ስለዚህ ውብን ነገር ለማወቅ ይሻል። ውብ የሆኑ ነገሮች ይወዳል፣ ውብ ሆኖ ራሱን የሚያቀርባል። ከዛ አንጻር the beauty of Islam የዚህ ዲን የዚህ ሃይማኖት ውበቱ የዚህ ሃይማኖት ቆንጅናውን የዚህን ሃይማኖት ምጥቀቱን ለማየት ኢንሻአላሁ Subhanahu Wa Ta'ala ወቂያኖስ ከሚሆነው ከኢስላም አስተምሮት ጥቂት ያህልን እንጎነጫለን። ጌታ አላህ በረዳን መጠን the beauty of Islam የኢስላምን ውበት አንድ ሁለት ያልኩ ቁጥር ከመዘርዘር ያስቀድሞ what is Islam? ኢስላም ብለን የምንጠራው ሃይማኖት ምን ማለት ነው? ኢስላም የሚለው ከቃል ትርጓሜ ስንነሳ Islam came from the Arabic root word salam which means peace. ኢስላም ማለት ሰላማ ከሚለው ከአረብኛ ስሮ ቃል የተወሰደ ሲሆን ትርጓሜው ሰላም ማለት ነው። ሁለተኛው ትርጓሜ Islam means it comes from the Arabic root word salam which means giving and is for the submission of the will of Almighty God Allah Subhanahu Wa Ta'ala who created the heavens and the earth. ሰማያትና ምድርን ጌታ ለአላህ Subhanahu Wa Ta'ala ትእዛዝ ማደር ኢስላም ይባላል። ኢስቲስላም ለአላህ Subhanahu Wa Ta'ala እጅ መስጠት፣ ልቦናችን የሱ ህግና ፍርሃት እንዲመራው መፍቀድ፣ ያለምንም ማወላዳት ለጌታ ለአላህ Subhanahu Wa Ta'ala ትእዛዝ ማደር ኢስላም ይባላል። ሁለቱን ትርጓሜ በአንድ ስናዋቀራቸው ኢስላም means peace acquired ሰማያትና ምድር ለፈጠረው ለጌታ ለአላህ Subhanahu Wa Ta'ala ትእዛዝ በማደር ሰላምን መጎናጸፍ፣ ሰላምን ማግኘት ኢስላም ተብሎ ይጠራል። ሰላምም ከኢስላም ነው፣ ሰላምም በኢስላም ስር ነው፣ ሰላምም ከጌታችን ከአላህ Subhanahu Wa Ta'ala ዘንድ ነው። ለዛ ነው ሰላት ሰግደን ስንጨርስ አላሁማ አንተን ሰላም፣ አላህ ሆይ አንተ ሰላም ነው፣ ወአሚንከን ሰላም ደሞ ዩ አር ዘ ሶርሰር ኦፍ ፒስ፣ ሰላምም ከአንተ ዘንድ ነው፣ የሰላምም ምንጭ አንተ ነህ ይላል ዚክር እናረጋለን። ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ፣ ሁላችሁም አዳምጡኝ። እስኪ ሁላችሁም መኖራችሁን ለማረጋገጥ ያዳመጣችሁ መሆናችሁን ለማወቅ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሰሉ አለ ነብይ። እስቲ ከስር ጻፉልኝ ሰለላሁ ዐለይሂ ወሰለም፣ ሁላችሁ ሰለላሁ ዐለይሂ ወሰለም። ያንቀላፋ ይነቃል፣ በደንብ ማዳመጥ ያዳምጣል። የነብዩ አለይሂ ሰላቱ ወሰለም ስም ሲጠራ ሁሉም እጁ ይሰራል ብዬ ተስፋ አደርጋለሁ። ሰሉ አለ ነብይ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ። ትምህርቴን በቀጥታ አሁን ስለ ኢስላም ውበት ለመዳሰስ ስለ ኢስላም ለመናገር ነው። ልክ ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ ሰለላሁ ዐለይሂ ወሰለም whenever you move by the guardians of paradise eat from the guardians of paradise ለሰሃቦቻቸው እንዲህ አሉ ነብዩ አለይሂ ሰላቱ ወሰለም በጀነት አትክልት ስፍራ ስር ሆናችሁ ከጀነት አትክልት ስፍራ ስር ሳትበሉ እንዳልፋችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከጀነት አትክልት ስፍራ ስር ሆናችሁ አትክልቱን ሳትበሉ እንዳልፋችሁ አሉ። የዛን ጊዜ ሰሃቦቹ ጥያቄ ጠየቁ what are the guardians of paradise የጀነት ደግሞ አትክልቶች ምንድናቸው gardens ምንድናቸው ብለው ጠየቁ። ነብዩ አለይሂ ሰላቱ ወሰለም ሲመልሱ በጣም የሚገርምና ደስ የሚል ምላሽ that is khilaqul zikr that is remembering Allah subhanahu wa ta'ala in gathering Allah ta'ala tasabsubu and lay hono mawsat mawdas nawalu nabiyyu alayhi salatu wassalam Allah an tasabsubu sayawsu sal islam sinnegak zi atakilt yal tamegbe yejinnat atakilt tabilwal Allah an mawsat yigebal bilaw nabiyyu alayhi salatu wassalam አስተማሩን እስላም የሚለው ሃይማኖታችን በርካታ ሰዎች በተለያዩ ኪታቦች መጽሐፎች ሳነብ በተለይ በመራቡ ዓለምም ሆነ በሌሎች ሀገሮች ላይ የሚጻፉ መጽሐፍትን ስንመለከት ስለ እስላም ያላቸው ግንዛቤ የተሳሳተ ነው። ይሄን የጠለሸውን ግንዛቤያቸውን መቀየር የተሳሳተ አስተሳሰባቸውን መለወጥ ለአምሮ የገረበጠን አመለካከታቸውን መቅረፍ والله ከኔና ካንቺ ከኔና ካንተ የሚጠበቅ ኃላፊነት ነው። ምክንያቱም ጌታችን አላህ በሱረቱል አሊ ኢምራን ሶስተኛው ምዕራፍ አንቀጽ 110 ላይ you are the chosen people እናንተ የተመረጣችሁ የላቃችሁ ህዝቦች ናችሁ because you enjoy what is good for you from what is bad you believe in Allah ምክንያቱም በመልካም ታዛላችሁ ከመጥፎ ተከለክላላችሁ በጌታ በአላህም አሃዳዊነትና ብቸኝነት ታምናላችሁ ይላል። ስለዚህ ሰዎችን ወደ ጽድቅ ጎዳና መጣራት ከኩይ ነገር መከልከል ከኔና ከናንተ የሚጠበቅ ኃላፊነት ነው። ጌታችን አላህ Subhanahu Wa Ta'ala ኃላፊነቱን ጥሎብናል። ስለዚህ ስለ እስላም ይሳሳተው ግንዛቤያቸው አንዱ እስልምና ማለት የዛሬ 1432 ዓመት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተብሎ በሚጠራው ግለሰብ የተመሰረተ አዲስ ሃይማኖት አድርገው ያስባሉ። የእስላም ውበቱ እስልምና ጅማሬው ሰው በመድር ላይ መኖር ከጀመረበት ከመጀመሪያው ሰው ከአደም ዐለይሂ ሰላም የጀመረ ሃይማኖት እንጂ እናንተ እንደምታስቡት የዛሬ 1433 ዓመት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጀመረ ሃይማኖት አይደለም። ለዚህ ደግሞ ቁርአናዊ ማስረጃም አለን። ምን እናገረው ልቦናችን አፍልቆ የልብ ወለዳችንን ትርታ አዳምጠን ሳይሆን መለኮታዊውን ቃል የጌታችንን ቁርአንን አዳምጠን ምን መልሰው። ለዚህ ደግሞ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምላሹን ታገኛላችሁ። እንዲህ ይላል ጌታችን አላህ So direct your face towards the chosen clan religion. Adhere to the fitrah of Allah which you has created all people. ፍትህን ወደ እውነተኛውና ወደ ትክክለኛው ሃይማኖት ወደ እስላም ዘንበል አድርገው። ይህ ሃይማኖት ማለት it is Allah has created every human beings. የሰው ልጆችን ሁሉ የፈጠረበት ጎዳና ነው ይላል። እስላም ማለት የሰው ልጆች የተፈጠሩበት ጎዳና ነው። That is the correct religion. ይህ እውነተኛው ትክክለኛው ሃይማኖት ላውም This is the religion of the father of your Ibrahim. እንደውም ያባታችሁ የኢብራሂም አለይሂ ሰላም But most of people do not know about this. ግን አብዛኞቹ ሰዎች ይሄንን አያውቁም ይላል አላህ። ከውቀት ጉለት የመተነሳ ወይም ደግሞ በጥላቻ መንፈስ እስልምና የዛሬ 1433 ዓመት ተመሰረተ ይበሉ እንጂ እውነታው ከታየ ሰው በመድር ላይ መኖር ከጀመረበት ከአደም አለይሂ ሰላም የጀመረ የህይወት መስመር ነው እስላም። ሁለተኛ እስልምና ሰው በመድር ላይ መኖር ከጀመረበት ከጀመረው ሰው ከአደም አለይሂ ሰላም የጀመረ ብቻ ሳይሆን እስልምና ማለት the religion preached by all the messengers of Umar ibn Allah Subhanahu Wa Ta'ala በሁሉም የአላህ Subhanahu Wa Ta'ala መልእክተኞች ላይ በሁሉም በአላህ Subhanahu Wa Ta'ala መልእክተኞች የተሰበከ የተነገረ ሃይማኖትን ጭምር ነው። ለዚህም ቁርአናዊ ማስረጃዎችን እናቀርባለን። بسورة النهل من إعراف 16 قطر 36 لاي جيتاتنا الله اندي إلال We have sent into an every nation as a messenger proclaiming worship Allah in sham false deities ከአላሁ ስብሓነሁ ወተዓላ በስተቀር የሚመለክ አምላክ የለም። ከአላህ ውጭ የምታመልኩት አማልክት በአጠቃላይ ጣዖታቶች ናቸውና ጣዖታትን ራቁ ብለው የሚያስጠነቅቁ ሲሆኑ ይላል። ይሄ የቁርአን አንቀጽ ነህል 1636 ሁሉም ነቢያቶች የአላህን አህዳዊነትና ብቸኝነት መስበካቸው፣ የአላህ አህዳዊነትና ብቸኝነት ደግሞ የኢስላም ምሰሶ ጭምር ነው። ስለዚህ ሁሉም ሃይማኖትን ኢስላምን አስተምረዋሉ ምንለው ከዛ አንጻር ነው። ሁሉም ነቢያቶች ሙስሊሞች ነበሩ። ለጌታቸው ትእዛዝ አዳሪ፣ ኢስላምን እንደ ህይወት አድርገው ነዋሪ ነበሩ። ለዚህ ደግሞ ቁርአናዊ ማስረጃ መመልከት እንችላለን። ለምሳሌ ጌታችን አላህ ስለ ኖህ አለይሂ ሰላም ሲነግረን በሱረቱል ዩነስ ምዕራፍ 10 ቁጥር 72 ስለ ኖህ አለይሂ ሰላም ለህዝቦቹ ዳዕዋ አረገላቸው፣ ጥሪ አቀረበላቸው፣ እንዲህ አለ If you turn out from my advice, I will never go into ask good year. any permit እናንተ ከኔ አስተምሮት ከኔ ግሳጼ በታፈገፍጉና በትርቁ ከናንተንም የምሻው ምንዳ የለኝም፣ ምንዳዬ ከጌታዬ ከአላሁ ሱብሓነሁ ወተዓላ ዘንድ ነው አላቸው ይላል። ከጌታዬ ከአላሁ ሱብሓነሁ ወተዓላ ዘንድ ነው ምንዳዬ። but I've been commanded to be among of the Muslims እኔም ከሙስሊሞች እንደሆን ታዝዣለሁ በላቸው ይላል። እንግዲህ ከሙስሊሞች እንደሆነ ኑህ አለይሂ ሰላም ሲናገር እንሰማለን ማለት ነው ቁርአን ውስጥ። ስለዚህ እስልምና ሁሉም ነቢያቶች ሙስሊሞች እንደነበሩ ጠቋሚ እምነት ነው። ስለ እስልምና ሶስት ነጥብ ካልኳችሁ ይበቃል። አንደኛ ሰው በምድር ላይ መኖር ከጀመረበት ከመጀመሪያው ሰው ከአደም አለይሂ ሰላም የጀመረ ነው። ሁለተኛም እስልምና በነቢያቶች ሁሉ የተሰበከ ሃይማኖት ነው። ሶስተኛ ነቢያቶች ሁሉ ሙስሊሞች ነበሩ። what is the beauty of islam አሁን ወደ ዋናው ነጥባችን እንምጣ። ስለ እስልምና ይሄን ያህል ከነገርከን ጥሩ፣ እሺ የእስልምና ውበቱ ማራኪነቱ ምኑ ላይ ነው ካላችሁን፣ የመጀመሪያው one of the beauty of islam is because islam is the religion of love እስልምና ከውበቶቹ መካከል አንዱ መገለጫው እስላም የፍቅር ሃይማኖት መሆኑ ነው። ሰዎች ስለ እስልምና የሳሳተ ግንዛቤ ያላቸው እስልምና ማለት ደም የጠማው ሃይማኖት ነው፣ እስላም ማለት በጦርነት የሚያምን ሃይማኖት ነው፣ እስላም ማለት በሰይፍ የሚያምን ሃይማኖት ነው ብለው ሲያስተምሩ እንሰማለን። ነገር ግን ነገር ግን እስላም እነሱ ከሚያስቡት አስተሳሰብ ውጪ በተለየ መልኩ ነው ማንነቱን የሚያቀርበው። እስልምና የፍቅር ሃይማኖት ነው ብሎ ያስተምራል። እስኪ እስልምና የፍቅር ሃይማኖት መሆኑን ከቁርአናዊ አናቅስቶች መረጃ ከማቅረቤ በፊት ስለ ፍቅር ጥቂት ላውጋችሁ። የፍቅር ጉዳይ ሲነሳ ልቦናው ማዳመጥ የማይሻ ማንም ይኖራል ብዬ አላስብም። ምክንያቱም አላህ በልቦናችን ውስጥ የቀበረው ነገር ስለሆነ ነው። ፍቅር ነው። ፍቅር የልቦና ብርሃን ነው። ፍቅር የህይወት መሰረት ነው። ፍቅር የደህንነት ዋስትናም ጭምር ነው። ፍቅር የህይወት አስኳል ነው። ፍቅር በቃ ራሱ ፍቅር ነው። ስለዚህ ፍቅር ስለሆነ እስልምና ትኩረት ሰጥቶ ስለ ፍቅር ያስተምራል። አንድ ነገር ልነግራችሁ እወዳለሁ። በሳይንሱ ወይም በፊዚክሱ ዓለም ግራቪቲ ኦፍ ሎው ተብሎ የሚጠራ ነገር አለ። ግራቪቲ ኦፍ ሎው ማለት የመሬት ስበት ህግ ማለት ነው። ለምሳሌ ሞባይልን አንስቼ ወደ ላይ በወረውረው ሞባይሌ ተመልሶ ምድር ላይ መምጣቱ የማይቀር ነው። ምክንያቱም የመሬት ስበት ጎትቶ ስለሚያመጣው ማለት ነው። በፕላኔቶች መካከል ደግሞ እርስ በርሳቸው እንዳይጋጩ፣ ፕላኔቶች እርስ በርሳቸው ተኮታኩተው እንዳይረግፉ የሚጠብቃቸው ህግ አለ። ግራቪቲ ኦፍ ሎው ይባላል። የህግ ስበት ይባላል። የህግ ስበት ነው። ስበቱ እርስ በርሳቸው እንዳይፈረካከሱ ያደርጋቸዋል። እኔም እላለሁኝ ሰዎች እርስ በርሳቸው ተቃቅረው፣ ሰዎች እርስ በርሳቸው ተጣልተው፣ እርስ በርሳቸው ተበላልተው ሳይግባቡ እንዳይበታተኑና እንደ ፕላኔቶቹ እንዳይፈረካከሱ ጌታችን አላሁ ሱብሓነሁ ወተዓላ ግራቪቲ ኦፍ ሎው የህግ ስበትን ለፕላኔቶች ሰጥቶ ለእኛ ደግሞ ግራቪቲ ኦፍ ላቭን ሰጠን። ግራቪቲ ኦፍ ላቭ የፍቅር ስበት ማለት ነው። ሰዎች በፍቅር ይሳሳባሉ። ሰዎች በፍቅር ይዋደዳሉ። ሰዎች በፍቅር ይተሳሰራሉ። ግራቪቲ ኦፍ ላቭ በጣም ደስ የሚል ነገር ነው። ወላሂ ሰዎች ብዙ ጊዜ ማፍቀር ተቸግረዋል፣ መውደድ ተቸግረዋል፣ ፍቅርን በልቦናቸው ስር ማኖር አቅቷቸዋል። ማፍቀር የሚችል ልቦና በጣም ምርጥ ልቦና ነው። ግራቪቲ ኦፍ ላቭ፣ የፍቅር ስበት ሁሉንም ሰዎች አንድ ያደርጋልና። ሙስሊም ማንን ነው የሚያፈቅረው ስትሉ፣ ሙስሊም አንደኛ የፈጠረው ጌታ አላህን ያፈቅራል። ከፍቅር ሁሉ በላጩ ብያለሁ ከዚህ በፊትም፣ ከፍቅር ሁሉ በላጩ ልብን እንድታፈቅር አድርጎ የፈጠራትን አላህን ማፍቀር ነውና ሙስሊም አላህን ያፈቅራል። አላህ አህዳዊና ብቸኛ ነው፣ በተውሂድ ያምናል፣ አላህንም ያፈቅራል። አላህም ደግሞ ገልጿቸዋል፣ እነዚህ ሰዎች የታደሉ ሰዎች ናቸው። ወላሂ በሱረቱል በቀራ ምዕራፍ 2 አንቀጽ 165 ላይ አላህ እንዲህ ይላል፣ those who believe love Allah strongly and deeply، እነዛ ያመኑ ሰዎች ለአላህ ፍጹም የበረታ ፍቅር አላቸው። ለአላህ አላሁ ሱብሓነሁ ወተዓላ እጅጉኑ ያፈቅሩታል። ከፍቅር ሁሉ በላጩ አላህን ማፍቀር መሆኑን ያውቃሉ። ልብን እንድታፈቅር አድርጎ የፈጠራትን አላህን ይወዳሉ፣ ያፈቅራሉ፣ በፍቅሩ ይንበረከኩለታል። ልቦናቸውን ከፍተው በልባቸው ላይ እንዲነግስ ይፈቅዱለታል። ህይወታቸውን በአጠቃላይ በሱ ህግና ስርዓት ያስመራሉ፣ ምክንያቱም የእውነት አላህን ያፈቅሩታልና። እነዛ ሙሽሪኮቹ ካዲያኖቹ አላሁ ስብሓነሁ ወተዓላን ጀርባ ሰጥተው የሄዱት ደግሞ በሱረቱል በቀራ ምዕራፍ 2 አንቀጽ 165 ላይ ይጠቅሳቸዋል። those who are associate partners with Allah they love their idol worships at Allah subhanahu wa ta'ala as to be loved. እነዛ ጣዖት አምላኪያኖች ሙሽሪኮቹን አለ አላህ አላህ ሊፈቅር የሚገባውን ፍቅር ለአላህ ሊሰጥ የሚገባውን ፍቅር ለጣዖቶቻቸው አሳልፈው ይሰጣሉ ይላል። ወላሂ ጣዖት በብዙ ልንተረጉመው እንችላለን። ሰዎች ገንዘብን አፍቅረው በነው ይሄዳሉ። ሰዎች አለባሌ ነገርን እችን ዓለም ዱንያን አፍቅረው ልቦናቸው በዚች ዱንያ ዓለም ፍቅር ውስጥ ተሞልቶ አላህን የሚያፈቅሩበት ልቦና ያጡ ብዙዎች አሉ። አላሁ ሱብሓነሁ ወተዓላ ይጠብቀን። አላህን የእውነት የሚያፈቅሩ ለአላህ ፍቅር ልቦናቸው የተንበረከከ ጉልበታቸው ብቻ አይደለም፣ ጉልበት ዝም ብሎ ሊንበረከክ ይችላል። ነገር ግን ከልብ የመነጨ ፍቅር መጀመሪያ ልብ ይንበረከካል። ልብ ሲንበረከክ ፍቅር ሲሞላው የዛን ጊዜ አይኖች በእንባ ይሞላሉ፣ ፊቶች በእንባ ይረጥባሉ። አላህን እጅጉኑ ባሮቹ ያፈቅሩታል። የአላሁ ስብሓነሁ ወተዓላ ባሮች አላህ ያድርገን። ወላሂ አላህን ማፍቀር ትልቅ ነገር ነው። አላህን መውደድ እጅግ በጣም ትልቅ ነገር ነው። የታደሉት ይህንን ሳስተምር የሚገባቸው የአላህ ፍቅር ልቦናቸው ውስጥ የተቀጣጠለ በአላህ ፍቅር ልቦናቸው ብርሃን የለበሱ ሰዎች ብቻ ነው የሚገባቸው። ሁላችንም እንድንረዳው አላህን ከልብ የሚያፈቅሩት የአላህ ምርጥ ባሮቹ አላህ ያደርገን። ጌታችን አላህ በሶስተኛው የቁርአን ምዕራፍ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 31 ላይ እንዲህ ይላል። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 31 ላይ say if you deeply love Allah follow the messenger and እውነት አላህን ወዳለው የምትሉ ከሆነ በላቸው ይላቸዋል ለነብዩ አለይሂ ሰላቱ ወሰለም። አላህን ወዳለው የምትሉ ከሆነ መልእክተኛውን አለይሂ ሰላቱ ወሰለምን ተከተሉ፣ እኔን ተከተሉ በላቸው። አንተን ሲከተሉ ምን ይከተላል? ቀጥሎ አንተን ሲከተሉ አላህ will love you አላህ እናንተን ይወዳችኋል፣ ያፈቅራችኋል። አስተውሉ ነብዩ ሰለላሁ ዐለይሂ ወሰለምን ይህ በማድረግ ነብዩ አለይሂ ሰላቱ ወሰለምን የህይወት ተምሳሌት በማድረግሽ ወላሂ አላህ ይወድሻል፣ ወላሂ አላህ ያፈቅርሃል፣ ወላሂ አላህ ዘውትር ላንቺና ለኔ ይሳሳል። እዝነቱ የሰፋ ነው፣ ምህረቱ የበዛ ነው፣ ቸርነቱ በጣም የላቀ ነው። ፍቅሩ ለመለኪያ መጠን ስፋት የለውም። የአላህን ፍቅር የምንመዝንበት መስፈርት፣ የአላህን ፍቅር የምንለካበት መለኪያ ወላሂ የለም። አላህ ምን ኢምራን ይወዳችኋል አለ። ሱብሃንአላህ አላህ ይወዳችኋል። አላህ ሲወዳችሁ ምን ይከተላል? አላህ will love you and forgive your sins because Allah is after forgiving after merciful አላሁ ስብሓነሁ ወተዓላ ያፈቅራቸዋል። የፍቅሩ መገለጫ ደግሞ በማወቅ የሚሆን ባለማወቅ የሰራችሁትን ወንጀል ሁሉ ያጥባል አላህ ብሎ ማለት እጅግ በጣም ማህሪና አዛኝ የሆነ ጌታ ነው ይላል። የታሪክ ምህዳርን ስትከፍቱ ታሪክ ብዙ ነገሮችን ያስተምረናል። ታሪክ የሌለው ትውልድ መገለጫ የሌለው ትውልድ ነው። ታሪክ ያለው ትውልድ ታሪክ መስራት የሚችል ትውልድ ነው። እኛ ብዙ ታሪክ አለን። ከታሪካችን ብዙ ቁም ነገር እንወስዳለን። ሙስሊሞች ዛሬ በህይወታቸው ተለት ተለት ለኑሯቸው ከቀደምት የነበሩ የኢስላም ታሪኮች ብዙ ህይወታቸውን ይቀይራል። ታሪክ የትላንትና ማንነታችን የምናይበት ንጹህ መነጽራችን ነውና ነው። እስኪ ለአላህ ፍቅር ልቦናቸው የበረታ ሰዎችን ላሳያችሁ። ሁሉንም ጠቅሼ መግለጽ አልችልም፣ ግን የምችለውን ላካፍላችሁ። ይህ ሰው በጣም ጥቁር ነው፣ ማለት ጥቁር ጠይም፣ ቆንጆ፣ ውብ ነው፣ ያምራል። መሬት ላይ ተኝቶ በበረሃ ጸጥ ራጭ ባለበት በዛ በረሃ የፀሐዩ ግለት ይህ ነው ተብሎ በቃል አይገለጽም። ደረቱ ላይ ትልቅ ተቋጥኝ ያልተናነሰ ድንጋይ ተጭኖበታል። አሸዋው በእሳት በፀሐዩ ብርሃን ተቃጥሎ ጀርባውን ያነደዋል። በዛ ላይ እየተገረፈ ነው። ምርጥ ባሪያ ነው። ቻይና ብትሄዱ ሰዎች ያውቁታል። ህንድ ብትሄዱ ስሙ ሳይጠራ ስሙን ያውቃሉ። በየትኛውም የዓለም ክፍል ብትዞሩ ስሙ ሳይወሳ የእሱ ማንነት ይታወቃል። ጠይም ቆንጆ ነው። ለአላህ ፍቅር ሲል ራሱን አሳልፎ የሰጠ ነው። ለአላህ ፍቅር ሲል ብዙ ተገርፏል፣ ብዙ ተሰቃይተዋል። አረ ብዙ ነገር ግን አንደበቱ ከአንድ ቃል ውጪ አትናገርም። አንደበቱ ከአንድ ቃል ውጪ የአላህን ፍጹም ውጪ የአላህን ስም ከማውሳት ውጪ በፍጹም ይህ ነው ልትል አልቻለም። ተናግሬያለሁ፣ ስሙን ሳልጠቅስ ማንም ያውቀዋል። ቢላል ኢብኑ ረባህ ይባላል፣ ረዲየላሁ ዐንሁ። ቢላል በዛ በረሃ ሲያሰቃዩት፣ ሲገርፉት፣ ሲያንገላቱት ከአንደበቱ አሃዱን አሃድ የፍቅር ድምፅ አሰማ። ለአላህ ያለውን ፍቅር ገለጸ። አሃዱን አሃድ አንድዬን አላህን ሲል ድምፁን ከፍ አድርጎ ተናገረ። አንደበቱ የአላህን ፍቅር ከመግለጽ ውጪ ምንም አቅም አልነበራት። በአቅሟ ችሎታዋ የአላህን ፍቅር መግለጽ ነው። የስንቶቻችን አንደበት ይሁን የአላህን ፍቅር የሚገልጸው? የስንቶቻችን አንደበት ይሁን የአላህን ስም እንጂ ሌላን የማያወሳው? አላሁ ስብሓነሁ ወተዓላ በዚህ ጭንቅ ውስጥ ሆኖ ቢላል ኢብኑ ረባህ የአላህን ስም ሲያወሳ ተመለከተ። አላህ ነጻ ወጣው። በስተ መጨረሻ አላህን የሚያፈቅሩና የሚወዱ እንዲህ ናቸውና። አስተውሉ የኢብራሂም አለይሂ ሰላምን ታሪክ። ነቢዩላህ ኢብራሂም አለይሂ ሰላም አላህን እጅግ በጣም ያፈቅሩት ነበር። የሚገርማችሁ የነቢዩላህ ኢብራሂም አለይሂ ሰላም ልቦናቸው በአላህ ፍቅር ተቀጣጥሎ ነበር። ልቦናቸው በአላህ ሱብሓነሁ ወተዓላ ፍቅር ስለተቀጣጠለ እፊታቸው ይነድ የነበረው እሳት ለነሱ ትርጉም አልባ ፈጠረባቸው። ነገር ግን ኢብራሂም አለይሂ ሰላምን በስተመጨረሻ አንስተው በዛ ተንበግባጊ በነበረው እሳት ውስጥ ወረወሯቸው። ነገር ግን ሐስቡናላህ ወኒዕመል ወኪል፣ አላሁ ሱብሓነሁ ወተዓላ በቂያችን ነው፣ ምን ያምር ተመኪ የሚልን ዘመናትን የሚሻገር ትልቅ ንግግርን ኢብራሂም አለይሂ ሰላም ከፍቅር የመነጨ ሲናገሩ ታስተውላለህ። ነቢዩ አለይሂ ሰላቱ ወሰላም ለአላህ ፍቅር ሲሉ ተሰደዋሉ። ፊቶቻቸው በእንባ ነቢዩ አለይሂ ሰላቱ ወሰላም ፊታቸው በደም ታጥቧል። ሰሃቦቻቸው አንገታቸው ተቀልተዋል። ለአላህ ፍቅርና ውዴታ ሲሉ አላህን ማፍቀር ትልቅ ጸጋ ነው። ለአላህም አንገትን መስጠት እጅግ በጣም ትልቅ ዒዛም እድልም ክብርም ጭምር ነው። ስለዚህ ፍቅር ነበራቸው ለአላህ። ፍቅራቸውን በተጨባጭ ህይወት ላይ ምድር ላይ አውጥተው ያሳዩ ትውልዶች ነበሩ። ሱብሃንአላህ። እስልምና ለዛ ነው ስለ ፍቅር እጅግ በጣም ትኩረት ሰጥቶ የሚያስተምረው። ጠችንም አማናም ጭምር ናት። አማና ጥሎብናል። ህይወት ሰጠን አላህ፣ ካለመኖር ወደ መኖር አመጣን። ህልውና ከለገሰን በኋላ ሙስሊም ህይወትን እንዲያፈቅር ይገባዋል። ምክንያቱም ይህች ህይወት ወደ ቀጣዩ ዓለም የምንሸጋገርባት ድልድይ ናት። ነገ አላሁ ሱብሓነሁ ወተዓላ ፈቅዶ በእሱ ፍቃድ ኢንሻአላህ በሱረቱ ቂያማ ምዕራፍ 75 ቁጥር 25 ላይ በጀነት ውስጥ አላህን ታያላችሁ እንደተባለ አማኞች ፊቶቻቸው በዛ ቀን ያበራል። ፊቶቻቸው የዛኔ ብርሃን ይለብሳል። ምክንያቱም ወደ ጌታቸው ወደ አላህ ዘንድ አማኞች ተመልካቾች ናቸውና ብሎ ይገልጸዋል። አላህን ከሚያዩ አላህን ከሚመለከቱ ምርጥ የአላህ ባሮች አላህ ያደርገን። ስለዚህ ይህችን ህይወት ልናፈቅራት የሚገባት ድልድያችን ስለሆነች ማለት ነው። ደግሞ ይቺ ዓለምም እኮ በስርዓት ከተኖረባት ጥፍጥና አላት እኮ፣ ጥፍጥና አላት፣ ደስ የሚል ህይወት አላት። ይህችን ህይወት እንድንወዳት እንድናፈቅራት፣ ለዚች ህይወት ክብር እንድንሰጥ ኢስላም ያስተምረናል። እስልምና አላህን እንድናፈቅር፣ ህይወታችንን እንድናፈቅር፣ እንዲሁም አላሁ ስብሓነሁ ወተዓላ የላካቸውን የመጨረሻ ነቢይ ነቢዩ ዓለይሂ ሰላቱ ወሰላም እንድናፈቅርም ያዘናል። ለነቢዩ ስ ላ ስለም ፍቅር እንዲኖረን፣ ለነቢዩ ስ ላ ስለም ክብር እንዲኖረን፣ ሰናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ ለሌል አልናክልህም ያላቸውን ነቢይ እንድንወዳቸው እንድናፈቅራቸው ጌታችን አላህ ያዘናል። እንዲሁም ደግሞ ስለ ፍቅር ሲያወራ እስልምና the creation of Allah has to be loved የአላሁ ስብሓነሁ ወተዓላ ፍጥረታቶች ሁሉ ሊፈቀሩ ይገባል ብሎ ነው የሚያስተምረው። ፍጥረታት ሁሉ የአላህ ናቸው። የአላህን ፍጥረታቶች ሁሉ ልትወድ፣ የአላህን ፍጥረታቶች ሁሉ ልታደንቅና ልታፈቅራቸው ይገባል። ምክንያቱም የአላህ ስብሓነሁ ወተዓላ ፍጥረታቶች ናቸውና ነው። እስልምና ከውበቱ ከድምቀቱ መካከል አንዱ ኢስላም ስለ ፍቅር ማስተማሩ ነው። ስለዚህ እስልምና የፍቅር ሃይማኖት ነው። ልቦናን በፍቅር የሚቆጣጠር ነው። ፍቅር የብርሃን ነው። ፍቅር የደህንነት ዋስትና ነው። ፍቅር የህይወት ህልውና ምንጭ ነው። ፍቅር የህይወት አስኳልም ጭምር ነው። ስለዚህ ልቦች በፍቅር ይበራሉ ነው። ብዙ ጊዜ ስለ ፍቅር ሲነሳ እውነት ነው፣ ፍቅር የሞተውን ነገር ህያው ማድረግ ይችላል። የተረሳን ነገር ግልጽ አድርጎ ማሳየት ይችላል። ስለዚህ ኢስላም ስለ ፍቅር እያስተማረ ውበቱን እያሳየ የሚመጣ እለት ጉልህ አድርጎ የሚያሳይ እምነት ነው ለማለት እወዳለሁ። The second part, the second beauty of Islam is, Islam is a religion of mercy. ሁለተኛ እስልምና ከውበቱ መካከል እስልምና ጭካኔ የተሞላበት ሃይማኖት አይደለም። But Islam is a beauty of Islam is that Islam is a religion of mercy. እስልምና የእዝነት ሃይማኖትም ጭምር ነው። እስልምና ውስጥ ርህራሄ ታያላችሁ። እስልምና ውስጥ እዝነትን ትመለከታላችሁ። ሙስሊሞች የራራ ልቦን አላቸው። አላህን የሚያውቁ ሙስሊሞች ልቦናቸው ለፍቅርና ለእዝነት ስስ ነው፣ ስስ ነው። ልብ በሉ፣ ቁርአኑን ስታስተውሉት ቁርአን በ6236 አናቅስቶች በ114 ምዕራፎች የተዋበ መጽሐፍ ነው። ከ114 ምዕራፎች ከሱረቱ ተውባ ምዕራፍ 9 በስተቀር ሌሎቹ 113ቱም የቁርአን ምዕራፎች ሲጀምሩ In the name of Allah, the most gracious, the most merciful. Allah ስም እጅግ በጣም ሩህሩህ፣ እጅግ በጣም አዛኝ በሆነው በማለት ይጀምራል። በአላህ ስም እጅግ በጣም ሩህሩህ፣ እጅግ በጣም አዛኝ በሆነው። አላሁ ሱብሓነሁ ወተዓላ is gracious. Allah is so merciful. Allah is so compassion towards his creature. አላህ ለፍጥረታቱ እጅግ በጣም ርህራሄ የሰፋ ነው። ምህረቱ የሰፋ ነው። ከበዛ ነው። እጅግ በጣም አላህ ሩህሩህ ነው። ሩህሩህነትና አዛኝነቱ ገና የቁርአን አናቅጾቹን ስትመለከቱ የአላህን አዛኝነት ታስተውላላችሁ። እኔ እንደውም እነዚህ 13ቱም ግናስ ሲጀምሩ በአላህ ስም እጅግ በጣም ሩህሩህ፣ እጅግ በጣም አዛኝ በሆነው ብለው መጀመራቸው የኢስላም ውበቱ ርህራሄ የተሞላበት ሃይማኖት መሆኑ፣ የኢስላም ውበቱ የእዝነት እምነት መሆኑና የእዝነት ሃይማኖት መሆኑን ጠቋሚ ነው እላለሁኝ። እስኪ ቁርአኑን ስታስተውሉት ነብዩ አለይሂ ሰላቱ ወሰለም የላከበትን አላማ አላህ ይገልጻል። የኢስላም ውበቱን ያስተምረናል። ነብዩ አለይሂ ሰላቱ ወሰለም ወደዚህ ዓለም የመጡት እሳቸው ከመምጣታቸው በፊት ዓለም በጨለማ ውስጥ ነበረች። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በድንግዝግዙ ዓለም ውስጥ ይኖሩ ነበሩ። ነገር ግን ነብዩ አለይሂ ሰላቱ ወሰለም ሲመጡ ቁርአን በሱረቱ ላምቢያ ምዕራፍ 21 አንቀጽ 103 ላይ 107 ላይ ጌታችን አላህ ስለ ነቢዩ አለይሂ ሰላቱ ወሰላም እንዲገለጸ We have not sent you but to be the mercy for all the worlds. ሙሐመድ ሆይ አለይሂ ሰላቱ ወሰላም አንተን ለዓለማት ሁሉ እዝነት አድርገን እንጂ ለሌላ አላህ ነህ። አብዱላህ ኢብኑ አባስ ረዲየላሁ ዐንሁም ታላቁ የቁርአን ሙፈሲር ዓለሚን የሚለውን the worlds ዓለማት የሚለውን የቁርአን አንቀጽ ይችን ቃል ሲፈስሩ ምን ይላሉ? That Muhammad sallallahu alayhi wa sallam came to be the mercy for all creatures. ነብዩ አለይሂ ሰላቱ ወሰላም ለሁሉም ፍጥረታቶች ለሰውም ለጅኑም ለእንስሳውም ለእጽዋቱም ነቢዩ ሰለላሁ ዐለይሂ ወሰለም የዓለማት ተደርገው መላካቸውን ጠቋሚ ነው የሚለው። እስኪ ከአላሁ ስብሓነሁ ወተዓላ ዲን እሱ ካወረደው ይህ ዲን ለሰው ልጆች ህይወት መመሪያ አድርጎ ከሰጠው ታላቁ የኢስላም ድንቅ እምነት ህይወት ውስጥ ስንመለከት እዝነት የኢስላም ውበት ሆኖ እናስተውላለን። እስኪ ከነቢዩ ዐለይሂ ሰላቱ ወሰላም የእዝነት ህይወት ውስጥ አንድ ላሳያችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ጥርሳቸው እስኪነቃነቅ ድረስ ተመተው፣ ፊቶቻቸው በደም ታጥቦ፣ ሰሃቦቻቸው አንገታቸው ተቀልተው፣ ሰሃቦቻቸው ከሀገር ተሰደው፣ ነቢዩ ሰለላሁ ዐለይሂ ወሰለም ተርበው ድንጋይ በሆዳቸው እስኪያስሩ ድረስ ደርሰው፣ ይሄ ሁሉ ባሉበት ተጨባጭ ሁኔታ ውስጥ ነገር ግን አላሁ ሱብሓነሁ ወተዓላ የተራራ መልአክ ልኮላቸው ነበር። እነዚህ ህዝቦች አንተ ላይ ብዙ በደልና ግፍ አደረሰዋል፣ ብትሻ አንተ ብትፈቅ እነዚህ ሁለት ተራሮችን በእነሱ ላይ ልገጥመባቸው ጌታ አዞኛል ብሎ መልአኩ እሱ ዘንድ መጣ። ነቢዩ ሰለላሁ ዐለይሂ ወሰለም ግን አስተውሉ፣ ልቦናቸው የእዝነት ፏፏቴ ነው። ነቢዩ ዐለይሂ ሰላቱ ወሰላም ከእሳቸው ምንጭ የሚገኘው ህይወታቸው በአጠቃላይ በፍቅርና በእዝነት የተሞላ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አታደርጋሉት? ምን አልፈቅድም። ምክንያቱም ከጌታ ከአላሁ ሱብሓነሁ ወተዓላ ዘንድ አንድ ነገር ይታያቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም እውን ለዓለማት የተላኩ እዝነት መሆኑን ነቢዩ ሰለላሁ ዐለይሂ ወሰለም በተጭ በህይወታቸው ውስጥ አንጸባረቁ። ነቢዩ ዐለይሂ ሰላቱ ወሰላም ለመልአኩ ምንድን ያሉት? ዱ ናት ዱ ዲስ ዳት አይ ሜይ ኮንሲደር ዴር ውድ ቢ ፒፕል ሁ ወርሺፕ አላሁ ሱብሓነሁ ወተዓላ ቨሪ ስትሪክትሊ ፍሮም ዴር ችልድረን። ከነዚህ ሰዎች ትውልዶች የሚመጣው ትውልድ ከነሱ የሚወለደው ልጆች አላህን የሚፈሩ ለአላህ ትእዛዝ የሚያድሩ ይሆናሉ ብዬ ተስፋ አደርጋለሁና ድኖ ዱባሪ ባሽ ትዱ እኔን ልጠይቀኝ ልታደርግ የመጣሁን ነገር በፍጹም አታደርጋል። ሱብሓነላህ። ዲስ ኢዝ ዋት መርሲ ኢዝ ዲስ ኢዝ ዋት ኢዝ ኮምፓሽን ቱዋርድስ ሂውማንስ። ይሄ ነው ትክክለኛ ለሰው ልጆች ርህራሄና እዝነት ማለት። ሰዎች እየበደሏቸው ነቢዩ ሰለላሁ ዐለይሂ ወሰለምን ግፍ እያደረሱባቸው ነቢዩ ሰለላሁ ዐለይሂ ወሰለም ምክር አድርሰውባቸው ግን ነቢዩ ሰለላሁ ዐለይሂ ወሰለም የት ፍቅርና እዝነትን ነው ያሳዩቸው። ምክንያቱም የኢስላም ውበቱ የፍቅር ሃይማኖት መሆኑ የኢስላም ድምቀቱ የእዝነት ሃይማኖት መሆኑ ነው። አስተውሉ፣ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ ይላሉ፣ ቢ ኮምፓሽኔት ኤንድ መርሲፉል ፎር ዶስ ሁ አር ኦን ኤርዝ that Allah subhanahu wa ta'ala who is in heaven is going to be compassionate and mercy towards to you. በሰማይ ያለው ጌታ አላህ ሱብሓነሁ ወተዓላ ያዝንላችሁ ዘንዳ በምድር ላሉት ሁሉ እዘኑ ይላሉ ነብይ ሰለላሁ ዐለይሂ ወሰለም። በምድር ላሉት ሁሉ እዘኑ፣ ሙስሊም ልቦናው በእዝነት የተሞላ ነው ያልኩት ለዛ ነው። በምድር ላሉት ሁሉ እዘኑ፣ በሰማይ ያለው ጌታችሁ አላህ ያዝንላችሁ ዘንዳ ሲሉ ነብዩ አለይሂ ሰላቱ ወሰለም ድንቅ የሆነ ትምህርታቸውን አስተምሯል። አንድ ትዕይንት ላሳያችሁ። ይህ ታሪክ በነቢዩ ዐለይሂ ሰላቱ ወሰላም ዘመን ነው የተፈጸመው። በጦርነት ወቅት አንዲት እናት ልጇ ጠፍቶባት ከወዲህ ወዳ እያለች ትፈልጋለች። ልጇ ጠፍቶባት ለማግኘት ከወዲህ ወዳ ስትራወጥ ሰሃቦቹና ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ትዕይንት ይመለከቱ ነበር። ነቢዩ ዐለይሂ ሰላቱ ወሰላም ለሰሃቦቻቸው ጠየቋቸው። መጨረሻ ላይ ይህች እናት ልጇን አገኘች። ልጇን አቀፋ፣ በእቅፏ ውስጥ አኑራ ነቢዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ይህች እናት ልጇን በእሳት ውስጥ ጣይ ብትባለ ታደርገዋለችን ብለው ጠየቁ። ሰሃቦቹ ላ ወላሂ በፍጹም አታደርገውም አሉ። ምክንያቱም የእናት ልቦና የእናት እዝነት የታወቀ ነውና ለልጇ ያላት እዝነትን አስተውሉ። ነቢዩ ዐለይሂ ሰላቱ ወሰላም ወዲያውኑ ምን አሉ? አላሁ ሱብሓነሁ ወተዓላ ኢዝ ሞር ኮምፓሽን ኤንድ መርሲ እናት ለልጇ ከምትጨነቀው የበለጠ አላህ ለባሮቹ አላህ ለፍጥረታቶቹ አላህ ለፈጠራቸው ፍጥረታቶች ሁሉ እጅግ በጣም ሩህሩህ እጅግ በጣም አዛኝ ነው ብሎ ነቢዩ ዐለይሂ ሰላቱ ወሰላም ገለጹ ነው። ምን ያህል የእዝነት እምነት መሆኑን ታስተውላላችሁ። ሰዎች ስለ ኢስላም ሳይረዱ ቀርተው የተሳሳተ ግንዛቤ ሊኖራቸው ይችላል። መቅረፍ የተሳሳተውን ከኛ የሚጠበቅ ኃላፊነት ነው ያልኩኝ ለዛ ነው። አላሁ ሱብሓነሁ ወተዓላ ሶ ሜርሲፉል እጅግ በጣም መሀሪና አዛኝ መሆኑን ነው የምታስተውሉት። ሱብሓነላህ። በአራፍ 20 ውስጥ ቁጥር 47 ላይ አንድ ነገር ታገኛላችሁ። በሱረቱ ጣሃ ምዕራፍ 20 ቁጥር 47 እንዲሁም ቁጥር 44 ላይ አላሁ ሱብሓነሁ ወተዓላ ሙሳ አለይሂ ሰላምንና ሀሩን አለይሂ ሰላምን ወደ ፊርዓውን ዘንዳ እንደላካቸው ታሪክ ያስቀምጥ ታሪኩን ይተረክልን ወደ ፊርዓውን ዘንድ ተልከው ሲሄዱ ጌታችን አላሁ ስብሓነሁ ወተዓላ ፊርዓውን ማለት እጅግ በጣም አምባገነን ህዝብ እስራኤልን የሚያሰቃይ ከእኔ በስተቀር የሚመለክ ጌታ የለም፣ እኔ ያዘዝኩት ካልሆነ በስተቀር አይተግበር፣ እኔ የተናገርኩት ካልሆነ አይስተጋባ የሚል ክፉ የሆነ አምባገነን መሆኑን ያውቃል። ግን ሙሳ ዓለይሂ ሰላምን የሚያክል ታላቅ ነቢይ ሲልክ ወደ ፊርዓውን ዘንድ ከጌታ ከአላህ እዝነትና ርህራሂ የመነጨ በሱረቱ ጣሃ ምዕራፍ 20 ቁጥር 44 ላይ when you talk to Pharaoh just spoke to him tenderly spoke to him very very softly he may have got a change of heart ልቡናው ይቀየር ዘንዳ ብለዝብ ታቃል ፊርዖንን አናግሩት። ምንም እንኳን አና ረብኩሙል አዕላ እኔ የበላይ ጌታችሁ ነኝ እያለ ቢዘባበትባቸውም ነገር ግን ስታናግሩት በእዝነት የተሞላበት መሆን ስላለበት ጌታችን አላህ ለፊርዖን አዝኖለት ከእዝነቱ የመነጨ ሙሳ ዓለይሂ ሰላምን ለውም ብለዝብ ታቃል በአንደበት ጣፋጭነት እንዲያናግሩት መላኩን የቁርአኑ አንቀጽ ያሳየናል። ነገር ግን ፊርዖን ምንም እንኳን ጌታው አላህ ሱብሓነሁ ወተዓላ ሩህሩና አዛኝ ሆኖ መልእክተኛ ቢልክለትም እውነትና ሐሰቱን ገልጾ ቢያሳየውም ፊርዖን በጥመቱ ቀረ። ፊርዖን በጥመቱ ሲቀር ጌታችን አላህ ሱብሓነሁ ወተዓላ ማሪና አዛኝ እንደሆነ ሁሉ ሲይዝም ደግሞ ብርቱ እጅግ በጣም ብርቱ የሆነ አያያዝን ነው የሚይዘው። ከአላህ ሱብሓነሁ ወተዓላ ብርቱ አያያዝና ቅጣት አላህ ተዓላ በእዝነቱና በምህረቱ ሁላችንን የሚጠብቀን። Have mercy and compassion towards you. So which business ልቦናቸው መሞራት ትልቁም ነገር ነው። አንድ ታሪክ አስታወስኩኝ። ይህ ሰው ካምፓኒ ውስጥ ነው የሚሰራው እና ካምፓኒ ውስጥ ሰርቶ ካምፓኒው በመጨረሻው በአመቱ መጨረሻ ላይ ትርፋማ ይሆንና ለእያንዳንዱ ሰሩት ሰዎች ለሁሉም ቦነስ ይሰጣቸዋል እና ለሁሉም $1000 ቦነስ አገኙ። ይህ ሰው ገና ገንዘቡን እንደተቀበለ $1000 እጁ ስር ገብቷል። ወዲያውኑ ለሚስቱ ለልጆቹ ምን ማድረግና ምን መስራት ቀረ ተሰኘ፣ ደስ አላለውም። ማሻአላህ አባታችን ለቸገረው መርዳት ጥሩ ነበር እንዲሉት ነው የጠበቀው። አጋጣሚ ዜና መጣ። There is a breaking news. ሰበር ዜና። አይን ሰበር ዜናው ላይ ምን ነበር የሚለው? ውድ የፕሮግራማችን ተከታታዮች፣ ዛሬ በሰዎች ጥቆማ አማካኝነት አንዲት ሴት ልጅ ይዛ ያልታመመ ልጅ ነገር ግን ታሟል በማለት ከሰዎች ኪስ ገንዘብ ስትበዘብዝ እንደነበረ በግለሰቦች ወይም በማህበረሰቡ ጥቆማ ምክንያት በቁጥጥር ስር ውላለች የሚል ዜና መጣ። ልክ ይህንን ዜና ሲሰሙ ልጆቹ ዳር ዊ ቶልድ ዩ ዳት ሺ ፎልድ ዩ አባታችን ነግረናሃል እኮ አሞኝታሃለች አሉት። ነግረናሃል አሞኝታሃለች አሉት። ወዲያውኑ ፖሊስን ቀጠረና የፖሊስም ዘገባው ላይ ሲያቀርቡ ነገር ግን የያዘችው ልጅ ፍጹም ጤነኛ ያልታመመ ሊሞትም ያልተቃረበ በጣም ጤነኛ ልጅ ነው የያዘችው። ልጁ በደህንነትና በሰላም ይገኛል ብሎ ተናገረ። ወዲያውኑ አባት ቀበል ላረገና This is really what I wish and I have never ever listened such a beautiful news in my life. በህይወቴ እንደዚህ አይነት አስደሳች ዜና ሰምቼ አላውቅም። ልጆቹ ቀበል አረጉና ዳር what are you talking about? ዳባታችን ምንድነው መታወሮ? Somebody has stolen $1000 from your pocket and you say this is the best news that I have heard? ዳባታችን $1000 የሚሆነው ከኪስ ወስዳ በእጅ ሴትዮ አታላ ደሞ ምርጥ ዜና ነው የሰማሁት ብለ ተናገራለህ? እንዴት ሆኖ ነው አባታችን ይሄን የምትናገረው አሉ። ወዲያውኑ አባት ቀበል አረግና ምን እንዳለ ታውቃላችሁ? The baby is not dying. Have you not seen? The baby is not dying. ቴሌቪዥኑ ላይ አላያችሁም? የተናገረውንም አልሰማችሁም? ልጅ እኮ አልሞተም አላቸው አባት። The baby is not dying. ልጁ እኮ በፍጹም አልሞተም፣ ሄው ሄው ነው አለ። That is what I wish. እኔ እኮ የምመኘው እና የምፈልገው የነበረው ነገር ይሄ ነው። I give my $1000 so as to save the baby's life. $1000 አውጥቼ የሰጠሁትኝ የልጁ ህይወት እንዲቀጥልና ሄው እንዲሆን ስለፈለኩ ነው። አዝኜለት ነው ለዛ እኮ ህፃን ልጅ እንዳይሞት እኮ ብዬ ነው። So the baby is not dying. ልጁ አልሞተም። That is what I want. የምሻውም የምፈልገውም ነገር እሱ ነው። This is what mercy, this is what compassion towards people is. ለሰዎች ማዘን፣ ለሰዎች ኮምፓሽን መሆን ይሄ ነው። አንዳንድ ጊዜ ሰዎች በጣም አዛኝ የሚሆኑት ለነሱ አዛኝ ለሆነላቸው ሰዎች ብቻ ነው። ነገር ግን ላንተ አዛኝ ለሆኑ ሰዎች ብቻ አዛኝ መሆን አንተን አዛኝ ያሰኘህ፣ ላንቺ ሩህሩህ ለሆኑ ሰዎች ብቻ ሩህሩህ መሆንሽ አንቺን ሩህሩህ አያሰኝሽም። እንዲህ ይላሉ compassion for you does not make you real compassion. Being good for those who are good to you doesn't make you really good. ላንተ ብቻ መልካም ለሆኑ ሰዎች መልካም ብትወልላቸው መልካም አያሰኝህም። አንተ ላንተ ብቻ خیر ሩህሩህ አዛኝ ለሆኑ ሰዎች ሩህሩህና አዛኝ ብትወልላቸው አንተን አዛኝ አያሰኝህም። But real compassion is when it is the least expected. ነገር ግን እውነተኛ እዝነት ማለት ሁሉንም በእኩል ተመልክቶ ለሁሉም ሰዎች ትክክለኛ ሆነ ርህራሄና እዝነት ማካፈል ሲቻል ነው። This is what the beauty of Islam. የኢስላም ውበት እጅግ በጣም ብዙ ነው። ከውበቱ መካከል ዛሬ ሁለቱን ተመልክተናል። እስልምና የፍቅር ሃይማኖት ነው። እስልምና የእዝነት ሃይማኖት ነው። ኢስላም የፍቅር ሃይማኖት መሆኑን፣ እስልምና የእዝነት ሃይማኖት መሆኑን ብዙ የቁርአን አንቀጾች ያሳያሉ። የነብዩ ሰለላሁ ዐለይሂ ወሰለም አንደበተ ርቱ በተሞላው ንግግራቸው አስተምረዋል። በነብዩ ሰለላሁ ዐለይሂ ወሰለም የህይወት ተጨባጭ ታይተዋል። በቁርአናዊ ታሪክ ፍሰት ውስጥ ተመልክተናቸዋል። ጌታችን አላህ በፍቅር የሚያስተሳሰር በፍቅር የምንዋደድ ለዓለም ሁሉ ፍቅርን ማሰራጨት የምንችል እውነተኛ አላህን አፍቃሮች ነብዩ ሰለላሁ ዐለይሂ ወሰለምን ወዳጆች የአላህ ሱብሃነሁ ወተዓላን ባሮች የእውነት ወዳጅና አፍቃሪ አላህ ያድርገን። እዝነታችን ለፍጥረታት ሁሉ በስብዕናችን ላይ የሚንጸባረቅ በእኛ እዝነት የእስላምን ውበት እንዲያዩት በእኛ ፍቅር የእስላምን ውበትና ምንነት እንዲረዱት አላሁ ሱብሃነሁ ወተዓላ እንደዚህ አይነት የእስላም አምባሳደሮች አላህ አድርገን። አላህ በሰማነው የምንጠቀም እኔም በተናገርኩት ወደ ህይወት የምለውጠው አላህ ያድርገኝ። ኸይር ኢንሻአላህ። እጅ ይታየኛል ከተመደበልኝ ሰዓት ውጪ ነኝ ይመስለኛል። ኸይር እንግዲህ ማይክ ለቀጣይ ወንድሞች ለቃለሁ። ዋሂሩ ደዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወተዓላ ወበረካቱ። ማይክ ፍሪ።